በየሳምንቱ ኢትዮጵያ በዚህ ሳምንት ኢትዮጵያን ዚስ ዊክ ድረገጽ እንግዳችን ይህ በኢትዮጵያ በዚህ ሳምንት ኢትዮጵያን ዚስ ዊክ ድረገጽ እየተዘጋጀ የሚቀርብላችሁ የሳምንቱ እንግዳችን የውይይት ክፍለ ጊዜ ነው። በዚህ ክፍለ ጊዜ እውቅ ደራሲዎች፣ የሙዚቃ ባለሙያዎች፣ ድምጻውያን፣ ሰዓሊያን፣ ጋዜጠኞችና ስፖርተኞች እንዲሁም በትምህርትና ሳይንሳዊ ምርምር ድንቅ ተግባር ለሀገራቸው የፈጸሙ ኢትዮጵያውያን የህይወት ዘመን ተመክሮቻቸውንና አስገራሚና አዝናኝ ገጠመኞቻቸውን ያወሱበታል። ይህ ውይይት በኢትዮጵያ በዚህ ሳምንት ኢትዮጵያን ዚስ ዊክ የፊት ድረገጽ ላይ ጌስት ኦፍ ዘ ዊክ በሚል ርዕስ ይቀርባል። በዚህ አጋጣሚ ስለ ዝግጅታችን ያላችሁን አስተያየትና ሐሳብ እንድታካፍሉንም ውድ አድማጮቻችንን ስንጋብዝ በደስታ ነው። በተለያዩ የኮሜዲ ስራዎቹ ከጊዜ ወደ ጊዜ እውቅናን እያገኘ የመጣ ወጣት አርቲስት ነው። በእድሜ ወጣት ወይም ጎልማሳ ቢባልም የሚጫወትባቸው ገጸ ባህሪያት ግን የአባትና የመካከለኛ እድሜ ገጸ ባህሪያትን እየከወነ ሲሰራ ይስተዋላል። እሱም ይህን አይነት ገጸ ባህሪ ይወደዋል። በመካከለኛ እድሜ ያሉ ገጸ ባህሪያት ሁለት ህይወትን ይወክላሉና ሰፊ የተውኔት መድረክ እነሱ ጋር አለ ይላል። የዚህ ሳምንት የኢትዮጵያ በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ድረገጽ እንግዳችን አርቲስት ምትኩ ፈንቴ ነው። አርቲስት ምትኩ ፈንቴን ለማስታወስ ሐኪም አድነውና እንዲሁም ደግሞ ማይክ ክርስቶስ በሚሉ ተወዳጅ የኮሜዲ ስራዎች ይታወቃል። አድማጮች ምናልባት በዚህ ታውቁታላችሁ ብለን ተስፋ እናደርጋለን። አርቲስት ምትኩ በቅድሚያ ጥሪያችንን አክብረ የኢትዮጵያን ዚስ ዊክ ወይንም የኢትዮጵያን በሳምንት ድረገጽ እንግዳ በመሆን በአድማጮች ስም እያመሰገንኩኝ፣ እስኪ ሁልጊዜ ከምንጠይቀው ጥያቄን ጀምር። ወደ ኪነ ጥበብ አገባብህ እንዴት ነው ኪነ ጥበብ አንተን የሳበች ነው ወይስ አንተን ኪነ ጥበብን የሳብካት? እስኪ ከዛን ጀምርና እየተወያየን እንሄዳለን። በኪነ ጥበብ የገባሁት እንግዲህ ምንም መንደርደሪያ ያስፈልገውም ግንብት ከን ያልኩት ምንም ነገር የለውም መብራሪያ የለውም ማለት ነው። ያው በተሰጦ መሰለኝ ተሰጦ ነው ከልጅነት ጀምሮ ወደዛ ነገር አዘነብል ነበር። በኋላ እየበሰልኩ ስመጣ ነው ያ ስሜት እንዳለኝ ያወቁት። ግን በልጅነቴም አንጎራጎር ነበር፣ ጽፍ ነበር፣ ቀልድ ነበር፣ ቤት አዝናናቸው ነበር። ትዘፍን ነበር መጀመሪያ ማለት ነው? አዎ ዝም ብሎ መንሻን ያው የበኪነ ጥበብ ውስጥ ያሉ ነገሮችን ዝም ብሎ መሞካከር ጥሩ ዛይነት ስሜቶች አሉ። ከዛ በኋላ አተኩሮ ማየት ሰዎች ሲያወሩ እንቅስቃሴ ሲያደርጉ ጓደኞቼ ከቤተሰብ ከአካባቢ ከትምህርት ቤት የማያቸውን ነገሮች ከባድ የሚሆኑ ቀላል የበለጠ ማቅለል። ከዛ ደግሞ እናቴ ያልተማረች ስለነበረች ፊደል ሳነብላት አበበ በሶ በላ ስል ሴታ ሴት እንደ ወንዶች እንጀራ አይበላም፣ እስኪ ባለቤቱ ጥላው ሆዳ ይሆናል፣ ወረድ ብለህ ያው ትለኛለች። እና የእሷ እይታ ነገሮችን እንደ ያደረገኝ ከዛ ጀምሮ እንግዲህ ስለዚህ ወደ ኪነ ጥበብ አለም የመግባትህ የእናትህ ማስተዋጽኦ አለ ብለን መናገር እንችላለን። ትክክል ነኝ? እንግዲህ የኔን እይታ የተፈጥሮ እይታም ሊሆን ይችላል ተፈጥሮ ነገሮችን የማየት ነገር። እንደው አሁን ልክ ገጠራዊን አነጋገር ስትናገር ብዙ ጊዜ እንደው የምትታወቅበት ነገር ይሄ ነው እና በብዙ አጫዋቶች ውስጥ የገጠሪቷን ኢትዮጵያን ያነጋገር ገጸ ባህሪ ነው በትክክል ወክለ የምትናገረው። እንዴት ነው ይሄ ነገር? አንተ እንግዲህ አብዛኛው እድገትህ ከተማ ነው እና በእርግጥ በልጅነት በገጠርም ቢሆን ያንን አነጋገር ግን እንደ ቅርስ ይዘኸዋል፣ ከአንተ አልተለየም እና በትክክል ኦሪጂናል አነጋገሩን ነው የምትጠቀመው። ይሄ ነገር አብሮ ያለ ነው? በጥናት የመጣ ነው? እንዴት ነው? አይ ያው የተወለድኩበት ገጠር ነው፣ ያሳደጉኝም በአብዛኞቹ ቤተሰብ፣ ከዛ ደግሞ እንደገና ያሳደጉኝ ሰዎች ነበሩ ያስተምሩኝ ወሰዱ በእድሜ ገፋ ያሉ ሰዎች ናቸው። እነዚያ ሰዎች ሲያወሩ ሀሳብ ሲሰጡ ተረድም ሊሆን ይችላል ከጓደኞቻቸውም ጋር ሲያወሩ ያን ቋንቋ ያወራል ያደኩበት ማከባቢ ያ ቋንቋ ይወራልና ውስጤ ያን ነገር አለ አሁንም አንዳንዴ ለሰዎች ታወራ ለጸባሪውና መጣው በጸባሪ ቋንቋ ታወራናል ይሉኛል ግን ያንን ባወራው ነው እኔ ደስ የሚለኝ በትክክል እንትንም እና አለ አለ እኔ ውስጤም አለ ንግግሩ እሺ ተዋናይ ብቻ ነህ አርቲስት ምትኩ ወይስ ትጽፋለህ ምትጽፋቸውን ድርሰቶች አሉ አብዛኛውን ጊዜ ድርሰቶች ላይ በተዋናይነት ብቻ ነው የራስህ የድርሰት ውጤቶች ናቸው እንዴት ነው ይሄን ነገር ብታብራራው አዎ ያው እንግዲህ ኮሜዲያን ስሆን ክሬት መፍጠር አዎ አዲስ ነገር ነገሮችን ማየት በጥልቀት መጽሐፍ አለ እኔ ጽፋለሁ ብዙ ነገሮችን ነው የምጽፈው ወደፊትም ዝም ብሎ በፊልሙ ብቻ ሳይሆን በመጽሐፍም ሀሳቦች ይኖረኛል ብዬ አስባለሁ ወደፊት እጽፋለሁ የሚሰጡኝንም ነገሮች ለምሳሌ ይህንን ትጫወተዋለህ ብለው ሲሰጡኝ ያን የሰጡኝ ብቻ አይደለም የምቀበለው ብዙም ጨምረዋለሁ እንደውም የተሰጡ ነገሮች እስከሚጠፉ ድረስ መጀመሪያ የመጣው ሀሳብ እስከሚጠፋ ድረስ ነገሮችን ይጨምራለሁ እና ጽፋለሁኝ መጽሐፍትን እንደዚሁ ነባለሁ ሰዎችን ሰማለሁ ቁጭ ብዬ አሰላስላለሁ ያው መስራት ያለብኝም የሰማሁትን ያየሁትን ማሰብ ማታ ውሎዬንም መድገም በሀሳብ ከማን ጋር ዋልኩ እንዴት ዋልኩ ማን ጠቃሚ ነገር ነገረኝ ማንን አየሁ ምን አይነት አካሄድ ምን አይነት ፈለበብስ አየሁ ሰዎች ምን ጠቃሚ ነገር ነገሩኝ ምናምን ጊዜ ሳስብ ማታ ተኝቼ ብዙ ሰዎችን በመሀል አገኛለሁ እንደዛ ነው እንዴ ይሄ ነው እሺ እሺ ከኮሜዲ ስራዎች ሌላ ካልሳሳስኩ እንደውም አንድ 3 ያህል ዲቪዲ ስራዎችን ሰርተሃል በፊልም ስራ ላይ ውስጥም እየገባህ ነው እንዴት ነው በፊልም ስራ ውስጥ ያለ ልምድ ወደፊት ወደ ፊልም ስራ ተጠቃለል ተባስበሃል ወይስ ኮሜዲውና ፊልሙን መሳለ መስተያየት ዘውት ሄዳለህ በዚህ በኩል ምንድነው ምትለን ያው ፊልሞችን ውስጥ ሲያስገቡኝ ያው የኮሜዲን ስሜት ይዤ ነው ወደ ፊልም ውስጥ ኮሜዲ ስሜቶች ናቸው እያንዳንዱ ፊልም ላይ አሁን የተጫወትኳቸውን ትራጀዲ ውስጥ ትራጀዲ ሆኖ ትራጀዲ ኮሜዲ ሀሳቡን እያየን እየሰማን ከዛ እኔ ያለሁበት እኔ የወከልኩት በተባሪ ሲመጣ ዘና የሚያደርግ ነው እና ሁለቱንም ነው ማስኬደው ያው በአብዛኛው ፊልሙን ውስጥ ኮሜዲ አለ አሁን እንደውም በቅርብ የኮሜዲ ፊልም ይኖረኛል የራሴ ግን በሲኒማ ደረጃ የሚካሄድ በቪሲዲ የሚወጣ ሳይሆን በሲኒማ ይወጣ እና በፊልሙ ብዙ ኮሜዲ ላይ ብዙ መስራት እፈልጋለሁ ብዙ ማየት እፈልጋለሁ ብዙ ማወቅ እፈልጋለሁ ከሌሎች መማር እፈልጋለሁ አብዛኛው በአሁንም ያለው ፊልም የኮሜዲን ተጽዕኖ እንደፈጠረ የሚታየው አብዛኛው ፊልም ወደ ኮሜዲ ነው የሄደው አብዛኛው ፊልም አሁን የሚታየው ኮሜዲ ይዘት ሮማንስ ኮሜዲ እንደዛ አይነት ነው እንትን እያለ ያለው እና ኮሜዲው ከፍተኛ ተጽዕኖ እየፈጠረ ነው እዛ ውስጥም ቀለል ያለኝ ህይወት እሱ ነው እዛ ውስጥ ሰዎችን ማዝናናት ብችል ነው የምመርጠው እስካሁን እንደው ምን ያህል ቶኔቶች ላይ ተጫውተሃል በመድረክ ላይ በኮሜዲ መልክ በዩቲዩብ እንደዚህ አይነት በአቀናብረህ ተጫወትካቸው ምን ያህል ይሆናሉ ብለህ ታስባለህ እስካሁን ድረስ ብዙ ናቸው የዋጃጭር አሁን ባለው አንድ ፎቶ አንድ ጩቡት ይገባል አንድ ቪሲዲ ላይ አንድ ጩቡት ያስገባሉ አንድ ሌላ ጩቡት ያስገቡና ትልቅ ፎቶ ያወጣሉ እነዚህ ሲቆጠሩ በጣም ብዙ ናቸው ያመጣል በቁጥር ብቻ ከ5 በላይ ናቸው እነዛ እኔ ሙሉ ኃይሌን ያሳረፍኩባቸው አይደለም ትልቁ የሚታወቀው አጭኝ ማይክ የሚለው ማይክ ሶስ ሚሉት ወይም ሰበልጂ ፊልም እሱ ነው ረጅሙ ሀኪም አድነው አለ አሁን የወጣው አጫጭር ነገሮች አሉ አንዳንዴ አንድ ሁለት ስራ እየ ይገባና ያወጡታል ቁጥራቸው ብዙ ነው ግን እኔ ሙሉ ኃይሌን ገና አልተጠቀምኩም ያለኝን እንዳለ አላስቀመጥኩትም አሁን የራሴን ነገር ነው ብሰራም ቪሲዲ ብሰራም የራሴን ሙሉን ነገር ነው መስራት የምፈልገው እንደዚህ አይነት ሁኔታ ነው ያለው እና ብዙ ናቸው ሰው ተዝናንቶባቸዋል የበለጠ እንድሰራ የበረታታኝ ብዙ አለ መንገድ ቢጠቁመ እንደዚህ ይታረገው እንደዚህ ቢሆን ይህንን ሀሳብ ትሰራ ትልቅ ሰራፊዎችም እንደዚህ ብለው እንግል እዚህ ነገር ልክ ነው ትክክል ነው እና አጠርተ ነገሮችን እትሄድ ልትናገረው የምትችለው ነገር ካለ በደንብ አይተው ሰዎችን አማክረ ምናምን ይኛልና ብዙ ናቸው ብቻ ነው አናቂዎች የሚወዱል ብዙ የመድረክ ቲያትሮች ወይም ደግሞ የኮሜዲዎች ይኖራሉ አንተ በግል እንደው ይሄ ጨውት እኔን ወክሎኛል ወይም ደግሞ ጥሩ አርጌ በጥሩ ገጸባሪ ተጫውቼበታለሁኝ ብለህ እንደው የረካህበት የትኛው ነው እስካሁን አንድም ሁለትም ሊሆን ይችላልና እንደው ስታየው በውስጥ እርካታ የሚሰጥ አለው ያሁን ከገለጽካቸው ውስጥ ለምሳሌ ማይ ክርስቶስ ሊሆን ይችላል ወይም ሐኪም አድኖም ሊሆን ይችላል ወይም እስካሁን ያልተጠቀሱም ሊሆን ይችላሉ ይወደድካቸው ማለት ነው በግል አዎ አሁን እንግዲህ በስታንዳርድ ኮሜዲ መድረኮችን በመስራት ነው አሁን ያለነው ብዙ ሲዲ እንደውም ለኛ ብዙ ተቃኒ አይደለም መድረኮች ናቸው የተቀመኑ ያሉት ግን ከለሰባሪ አንሳር ብዙ ያው እርካታ ያለኝን ነገር በሚፈጥረው ነገር በማስበው ነገር በማመጣው ነገር ያንን እያሰብኩኝ አሁን ባለኝ የተወሰነ ነው እርካታ የተሻለ ነገር መሄድ ስለምፈልግ ነገር ግን ሀኪም አድነው በጣም ህዝቡ አውቆታል የሰውየውን ማንነት የተሰዋሩ ተዝናንቶበታል ሰው በልቼ ነውም ሰው ወዶታል አንዳንዴ ከሚሰጥህ ነገር ሰው ከሚሰጥህ ምላሽ ወይም ከሰው ከሚሰጥህ አስተያየት የገጸ ባህሪ እንደዚህ ነው ብሎ የረሰለ ሀሳብ የሚሰጡ አሉ የገጸ ባህሪ ለምንድን ነው የማትቀጥለው እንደ ሲምቦል ማት ይዘው ለምን መገለጫ አይሆንም እንደዚህ የሚሉ አሉ እና ያው በእድሜ መካከለኛ ሰው ናቸው ያው ወደ ሽማግሌዎች የተጠጋ ሰው ነው ግን ብዙ ነገሮችን መናገር የሚችል እሱን ነገር ይወድጋል መድረክ ላይ አሁን እንደዚህ ሳወራቸው ስታንዳፕ ኮሜዲ ላይ ሳወራቸው የገጸ ባህሪ ድምፅን ሲሰሙት በጣም ይዝናኑበታል ያን የሐኪም አድኖውን ወይም ሰው በልቼ ላይ ያለውን ድምፁን ያውቁታል የገጸ ባህሪን ድምፅን አክሽን ቋንቋ ድርጅቱን ያውቁታል አሁን ሰው በልኬ ላይ የተጠቀምኩት እንቅስቃሴ አለ ያን እንቅስቃሴ ከተለያየ ሁኔታ ነው ያየሁት የያዝኩት ለምሳሌ የእንስሳት እንቅስቃሴ አለ አለመረጋጋት የእንስሳት እንቅስቃሴ አለው አለመረጋጋት አሁን ለምሳሌ አንዳንድ ውሻ መንገድ ላይ ሲሄድ ዝም ብሎ መንገዱን ይዞ አይደለም የሚሄደው አንገቱን ወደና ወደ እያየ ጀርባው ከኋላ ከፊት ያለውን እያየ የሚሄደው ሰው በልጅ ላይ ያለውን ሰውዬ አይረጋጋም ተጠራጣሪ በአእምሯችንም ውስጥ የተለየ ነገር ሲኖረን እንደዚህ አይነት ያለመረጋጋት ይታያል ያንንም አስቤ ነው ወደዛ የገጸ ባህሪ ላይ እንደዚህ አይነት ነገር አለበት እነዚህ ብዙዎችን ይወጣቸዋል ብዙ እነዚህ በእውነታው ዓለም ላይ ያሉ ሰዎች ናቸው ማለት ነው አንተ መሰላቸው በገጸ ባህሪነት መጠይቃቸው ለምሳሌ በአንድ ወቅት ሐኪም አድነው የሚባል ሰው በሌላ ስም ነበረ እሱን አይተህ ነው የተነሳኸው ወይስ ራስህ ነው እንደው ዝም ብለህ የፈጠርካቸው ያው መንገድ ላይ መድኃኒት የሚሸጡ ሰዎች አሉ መድኃኒታቸው ለመሸጥ ማግባባት አለ መድኃኒቱ ልክ የሚሆን አይሆን ያግባባሉ ሰውየው ከዛ ወጣ ይላል ለምሳሌ ሱቅ ላይ የወጥ መርዝ ይሸጣሉ ግን የወጥ መርዝ ያለ ብለው ለሚሞት ሰው አይሸጡትም ለአይጥ ነው የሚሸጡት ያ ሰው ግን መሞትን ከፈለግ መድኃኒት ነው መድኃኒት ብዙ ጊዜ መድኃኒት የሚያውቀው በማዳኑ ነው ነገር ግን በመገላገሉን ሰውየው ይገልጽልናል ችግሮችን በመገናገር ለምሳሌ ከምድር ላይ በማስወገድ ምናምን ደግሞ እንትን ይላል ያው የገጸ ባህሪ ስለ የተለያየ አንግል ልታይ ትችላለህ የሚያዝናናው አንግል ግን በመንገድ ላይ የሚሸጥ ሁሉ መድኃኒት እንትን የሚለዋሉ የሚያጭበረጥሯሉ የሚያቀልሃለሁ እንደዚያ አረግልሃለሁ የሚሉ ሰዎች አሉ ከዛ የተነሱ ናቸው ይህነት አሁን ኪነጥበብ በሙሉ ለሙሉ ይሄ ህይወት ነው ሊባል አይችልም ለምሳሌ የአለቃ ግብርሃና ቢሆን የአለቃ ግብርሃና በህይወት ውስጥ ስለነበሩ የእሳቸውን ታሪክ ይዞ መስራት ይቻል ከሆነ ይቻላል ይህ ግን ነጸብራቅ ነው ያው የገሃዱ አለም ነጸብራቅ ነው ገሃዱ አለም ውስጥ ሊኖር የሚችል ያለ ግን ሰውየው ይሄ ነው ቦታው እዚህ ነው እዚህ ቦታ ላይ ያለው ተብሎ ሊጠቀስ ማይችል በህይወት ውስጥ ያለ እየገለጻቸው የሚሆኑ ነገሮችን ነው የምናነሳው ብዙ ጊዜ ኮሜዲ ላይ በሌላውም ስነ ጽሁፍ ሊሆን ይችላል ትክክል አርማቻችን እየተያየን ያለነው ከአርቲስትና ኮሜዲያን መጥኩ ፈንቲጋ ነው። እስኪ ከራስ ልምድ ልነሳና አንተ ኮሜዲያን ነህ እና አንድ ሰው እንደው በራስ ግምት ኮሜዲያን እንዲሆን ምን መደረግ አለበት ትላለህ? ማለት ትምህርት ቤት መግባት አለበት ወይስ ቁጭ ብሎ ኮሜዲ እስክትመጣለት መለመን መጸለይ አለበት? እንዴት ነው ኮሜዲያን ለመሆን ኬት ነው የሚነሳው? ኬት ነው የሚጀምረው? ከውስጥ የሚመጣ ነገር ነው? ከውጭ የሚገኝ ነገር ነው? ካንተ ልምድ መነሳት እስኪ ምን ትላለህ? እንግዲህ ምሽት ቢሆን ከሌላ መግባት ይችላል ነበር። አንደኛው ተፈጥሮ ነው። ተፈጥሮ ነው መፈጠት ያስፈልጋል ይመስለኛል። ሙያው ከዛ በሻገር ሌሎችን ማየት፣ አንዳንዱ ለምሳሌ አንዳንድ ኮሜዲያን በአካሉ በተፈጥሮ አቋሙ ሳቅ ሊፈጥር ይችላል። አንዳንዱ በድምፁ ሳቅ ሊፈጥርልን ይችላል። አንዳንዱ በሚያነሳው ሀሳብ ሳቅ ሊፈጥርልን ይችላል። መጀመሪያ ግን በዛ ለሙያው መፈጠት ተፈጥሮ መኖር አለበት። ከዛ በኋላ ትምህርቱ ቢኖር እስካሁን በኢትዮጵያ ውስጥ በልምድ ሰዎች በተሰጠበት ፍጥዋቸው ነው እየተሰራ ያለ። እኛም በተሰጠ ነው እንጂ ትምህርቱን አግኝተን አይደለም እየሰራን ያለ ነው። ከዛ በተጨማሪ ትምህርቱ ቢኖር ደግሞ የበለጠ ሊገብር ይችላል፣ የበለጠ ከፍ ሊል ይችላል። ከዛ የኛ የማህበራዊ ህይወት ውስጥ ያለን ተሳትፎ ማህበረሰቡን ማወቅ፣ ህዝባችንን ወይም ኢንፎርሜሽን ያለን ሰዎች አንባቢዎች ብንሆን፣ ሚዲያ የምንከታተል ሰዎች ብንሆን፣ እያንዳንዱ ነገር መከታተል ያለበት ኮሜዲያን መስማት አለበት። ከዛ ተነሱ ነው እንግዲህ ለተራውን ሀሳብ ሊሆን ይችላል፣ ለትልቅ ሀሳብ እየሳቅን የምንገበየ ወይም ደግሞ ስቀን የምናልፍበትን ሀሳብ ሊነግረን የሚችለው የመጀመሪያ ምን ተሰጥቶ ነው ብዬ ነው ማስበው። እንደው መጀመሪያ ኮሜዲያን ከመሆን በፊት በሌላ ሙያ ላይ ተሰማርተ ነበረ ነው? በቀጥታ ወደ ኮሜዲ ነው ቀደም እንዳልከኝ ጥልቅ ብለህ ገባኸው? አዎ፣ በሌላ ሙያ ምንም የሰራሁት ሙያ የለም። በቀጥታ ወደ ሬዲዮ ትውቶች ሰፍ ነበረ። ሬዲዮ ቅዳሜ ከመዝናኛ ፕሮግራም ላይ ያቀርብ ነበረ። በየክበባቱ በየቀበሌ ክበብ፣ ብዙ ክበባት ውስጥ በየቲያትር የሙዚቃ ክበባት ውስጥ እዛ ሳተፍ ነበረ እና እሱም አድካሚ ነው፣ ግን እውቀት ይፈጥራል። ከብዙዎች ጋር መወያየት፣ እዛ ድራማውን ለመስራት የሚያነሳሽ ነው። ደስ ምናምን ያንን ነገር እየሰራን ስንመጣ ብዙ ነገሮችን ለማየት ለማወቅ ድም ይፈጠራል። ምንም ግን የገቢ ምንጭ አልነበረውም። እንደውም አንዳንድ ቤት ስንሄድ እዚያ ክበብ ስላለህ እዚህ ክብ ሰርተህ ተበላለህ እንባላለን። ምንም የገቢ ምንጭ ስላልነበረው ማለት ነው። ጥሩ ነው። አርቲስት ምትኩ፣ እንደው አሁን ካሉ ኮሜዲያን እነማንን በግልህ ታደንቃለህ? በህይወት ካሉትም ሊሆን ይችላል፣ በህይወትም ከሌሉትም እንደው ጥሩ የኮሜዲ ተሰጥኦ አላቸው ብለህ እንደው በግልህ የምትላቸው አሉ ወይ? አዎ፣ ብዙዎች እንግዲህ ያው ኮሜዲ በኢትዮጵያ ውስጥ የጀመረው ቅርብ ጊዜ መሰለኝ። ኮሜዲያኖች መድረክ ላይ ወጥተው የኮሜዲ ስራ የጀመሩት ቅርብ ጊዜ ይመስለኛል። በተረፈ በቲያትር ቤት በምናምን ነዱ ያው በቲያትሩ ጋር ተቀላቅሎ ኮሜዲያኖች ወይም የኮሜዲ ቲያትር ሲያሳዩ ነበር። ኮሜዲያኖች የቅርብ ጊዜ ታሪክ ነው ያላቸው እና እነሱ የተለያየ ሁኔታ ነው የምንረዳቸው። በተለያየ ሁኔታ ነው እንትን የምላቸው። አንዳንዱ በትወና፣ አንዳንዱ ክሬቲቭ ይሆናል፣ አንዳንዱ ደግሞ ሲነግረን አንድ ነገር ሲነግረን ነገሩ እየነገረ ድፍን ነገር ይነግረንና እየፈታልን ሊመጣ ይችላል። ለምሳሌ ልመነ በትወና ደረጀ፣ ሌሎችም በከለራቸው በራሳቸው አብዛኞችን አደንቃለሁ። የሚያነሱት ነገር በተሰጣቸው ነገር እያንዳንዱ መጥለን ብናየው በጣም የተለያየ ነገር ነው ያለው። ያን የተለያየ ነገር አደንቃለሁ። አሁንም ካሉት በፊት ያሉት አብዛኞችን አሁን ያሉትን ቀርቤ የማወራቸዋለሁ። ያላቸውን ነገር አውቃለሁ። ነበክለ ፍልፍሉ፣ እነ ተመስገን መላኩ፣ እነ ሰፋ መዋነሶች፣ ሌሎችም አሉ በጣም ከና በመታወቅ ላይ ያሉን እየሰሩኛሉ ብዙዎች አሉ። በፊትም የነበሩት አሉ። በሙያው ላይ ብዙ ረጅም ልምድ ያላቸው እና ደረጀ ክበበው አሁን እየመራ ነው ያለው በሙያው ላይ። ከዚህ በፊት የነበሩትን ግን የበለጠ ልናመሰግናቸው የግድ ነው። ምክንያቱም እነሱ ምንም ባልነበረበት ጊዜ ነው መጥተው ከታወቁት ከቴሌቪዥን ላይ ከወጡትም በፊት የነበሩት በመድረክ በመምራት ሙዚቃን በመምራት የሳተፉ የነበሩ ኮሜዲያኖች አሉ። በተወሰነ መልኩ ታወቁ። የተለያየ ከለር የተለያየ ነገር ነው ያላቸው። ግማሾች በግጥም ሀሳባቸውን ይገልጻሉ፣ ግማሾች በእንቅስቃሴ በአክሽን ሳቅ ይፈጥራሉ፣ ግማሾች ደግሞ ከሌሎች ጋር ተጣምረው በሚነግሩን ነገር የተሻለ ነገር ይመጣል እና ብዙዎችን አደንቃለሁ። ጥሩ ነው። እንደው ሌላው ነገር ልጠይቅ የፈለኩት ይሄን ጥያቄ ከዚህ በፊትም ለሌላ አርቲስት ጠይቄ ያለሁኝና እንድነው ብዙ ጊዜ ያንተና የአንተ ባልደረቦች የተለያዩ ጽሁፎች በዩቲዩብ ላይ በቀላሉ ይገኛሉና እኔ እዚህ ላይ ማውቀ የፈለኩት ነገር ስራዎቻችሁ በኢንተርኔት ላይ ለምሳሌ አሁን ምትኩ ፈንቴ ብዬ ብጽፍ ምትኩ ፈንቴ ቀልዶች፣ ማይክሮስቶስ፣ አኪማድነው ሁሉም ነገር ሊመጡ ይችላሉ እና ይሄ በሚደረግበት ጊዜ የእናንተ ፍቃድ ተጠይቋል ወይ? ያንተም ሌሎችም አርቲስቶች ፍቃድ ጠይቆ ነው በየትልልቅ ድረገጽ ላይ ያሉት? በዚህ በኩል ምንድነው ማለትለው? የለም እኔ እስካሁን ማቀው እንደዚህ የተጠየቀ ነገር የለም። እንዳልኩኛ ትሬነን ይበላብናል እንጂ አንበላ መቼ እንደሚወጡ እንዴት እንደሚወጡ ምንም እናቀው ነገር የለም። ነገር ግን በአለም አቀፍ እንትን ከማስተዋወቅ አንፃር የተወሰነ እንትን አለ። አሁን ለምሳሌ በአለም ላይ ያሉ ኢትዮጵያውያን የኢታሊያን ነገር ከፍተው ኮመንት የሚያደርጉ አሉ። ብታስተካክሉ እንደዚህ ብታደርጉ ወይም ደግሞ ጥሩ አይደለም የሚሉም አሉ። እና ይሄ ልክ ነው፣ ሁለቱም ያስኬዳል። ሁለቱም አስተያየት ነው። መልካም ነው የሚልም ጥሩ አይደለም የሚልም፣ ጥሩ አይደለም የምትለው የሚለው እንድትጠነክር ያደርግሃል፣ ጥሩ ነው የሚለው ደግሞ እንድትበረታ ያደርግሃል፣ የተሻለ ነገር እንድትፈልግ ያደርግሃል። እና ከሌሎች በቪሲዲ ወይም በጊዜያቸውን ሰጥተው ድራማውን ለማየት ወይም ኮሜዲውን ለማየት እድል አላገኙ በዛ በቀላሉ ሊያገኙ ይችሉ ይሆናል። እኛ ግን የለም ተጠይቀን አይደለም። እኔ እስካሁን ማቀፉ ምንም የተጠየቁት ነገር የለም። አዎ ይሄን አዎ ልክ ነህ። ከአርቲስት ወንደሰን ብራኑ ዶክሌ ጋር እንደዚህ አይነት ውይይት አድርጌያለሁ እና ተመሳሳይ ጥያቄን ያቀረብኩለት ለሱም። እሱም ቢሆን የሱ ስራዎች በብዛት አሉ፣ ልክ ያንተ ስራዎች እንዳሉት ማለት ነው። ምንም አይነት አይዲያው የለውም ከየት እንደሚመጡ መድረክ ላይ እንደሚቀርቡ። እኔ እንደሚመስለኝ ከሆነ በተወሰነ ደረጃ የደራሲው መብት መከበር አለበት ብዬ አስባለሁኝ። ለእናንተም አዎ ማበረታቻ ይሆናል። ፕሮዲውሰሩም አለ። አዎ እነዚህ አሉና በውጣቱ ጥሩ ነው። በአንድ በኩል ድጋፍ ይሰጣል፣ የእናንተን ማንነት ምንነት በማስታወቂያ መልክ ሊሰጥ ይችላል። በዛ በልኩ ጥሩ ነው፣ ጥሩ አድቨርታይዝመንት ይሆናል። ግን በሌላ መልኩ ደግሞ ማበረታቻ እንዲሆን የእናንተ ፍቃድ ቢጠየቅና መብታችሁ ቢታወቅ ደግሞ መልካም ነው ብዬ ሁለቱም እንዴት ነው መሳ ለመሳ መሄድ አለበት ብዬ አስባለሁኝ። አዎ መሄድ አለበት። አንድ ሰው ብቻ ደውሎልኝ አነጋግሮኝ እንደዚህ እንደዚህ ማድረግ እፈልጋለሁ እንደዚህ አይነት ነገር መክፈት እፈልጋለሁ እና ብዙ ጉዳይ ላይ ስራህን ፈቅደህልኝ እንዳስተላልፈው ብትፈቅድልኝ ብሎ እየጠየቀኝ ሰው አለ። እሱንም በቃ በፈቃዴ ፈጥቻለሁ። እንደዚህ አይነት ስሜት የፈጠረልኝ ሰው አለ። እስካሁን ግን በአየር ላይ አለዋለውም፣ ነገሮች ገና ፕሮሰስ ላይ ናቸው ምናምን ብሎኛል። እንደዚህ አይነት ሰዎች አሉ። በእርግጥ ሀሳብን ጠይቀው እንትን የሚሉ በተረፈ ሌላውን ምንም አይነት ጥያቄ የለም። ግን እንዳልኩ ከሌሎች ጋር አስተዋውቆናል። አንድ ሰው የሚፈልገውን ኮሜዲያን ከዛ ውስጥ ሊመርጥ ይችላል። የሚመቸውን ከለሩ የሆነውን ወይም ይሄ የበለጠ ያስቀኛል፣ ይሄ የበለጠ ያዝናናኛል የሚለውን ይሄኛው ያዝናናኝ የሚለውን እንዲመርጥ ሌላው ዓለም ላይ ያለም ኢትዮጵያ ውስጥ ያለም ያን እድል እንዲፈጥርልህ አድርገዋል። እነሱ በዚህ ሊመሰግኑ ይገባል። ነገር ግን የኮሜዲያኖችን ሀሳብ ጠይቀው የሚያውቁ አይመስለኝም። እንዴት የት እንዳሉም አላውቅም፣ በምን ሁኔታም ነገሮችን እንደሚያስተላልፉት ገስተው ይሁን ከፕሮዲውሰሮች ጠይቀው ይሁን ጥሩ ነው። እስኪ ወደሚቀጥለው ነጥብ እንሄድ። ምናልባት ይሄ አንተ ብቻ ሆነ ልታረጋው አትችልም። እንደዚሁ በዚሁ ሙያ ላይ ያላችሁ አንድ ላይ ተሰባስባችሁ በጋራ ይህንን ጉዳይ አብራችሁ ብታዩት ጥሩ ነው። ሁለት ጥቅም አለው። በአንድ በኩል ቅድም እንዳልከው ነው ማስታወቂያ ነው፣ በሌላ በኩል ደግሞ ለሞራል ማበረታቻም ይሆናል። የእናንተ የደራሲያኑ የፕሮዲውሰሩ መብት መታወቁና መጠየቁ ደግሞ በሰዎች ተጠየቁ ሰዎች አይቶኛል ማለትን እንድናስብ ያደርገናል። ሞራል ይሆናል። ልክ ነህ። ትክክል። እንግዲህ ያንተና አብራችሁ የምትሰራቸው የስራ ባልደረቦች የቪዲዮ ስራዎች ያው በተለያየ መንገድ በውጭው ዓለም ይታያሉና ብዙ ተቀባይነት አላቸው እና በውጭው ዓለም ወጥተህ አንተም ሌሎቻችሁን በመድረክ ኢንተርቴንመንታችሁን ከሀገር ውጪ በመውጣት ማለት ነው ለመስራት አስባችኋል ወይስ እስካሁን ድረስ አስባችሁ ከሆነ ምን ምን ሀገር ሄደሃል አንተ በግልህ ወይም ደግሞ ወደፊትስ እንደው ያሰብከው ወይ ያስከው ቀዳለ ወይ? እኔ ወደ ውጭ አልወጣሁም። ከቤት ውጭ ግን አድሬ አውቃለሁ። ግን አሁን የተለያዩ ጥያቄዎች አሉ። የተለያየ ሀገር እሺ፣ የተለያየ ቦታ ጥያቄዎች አሉ። እንደዚህ ኮሜዲዎችን ለመስራት ብዙ የጀመሩ ሰዎች አሉ፣ ወደ አሜሪካም ወደ ተለያዩ ሀገሮች። የትኛው ቀድሞ እንደሚመጣ የትኛው ቀድሞ እንደሚደርስ ገና አልታወቀም። አንዱ ላይ እንሰራለን። ወደዛም የመምጣት ፍላጎቶችም አሉ። እኛ መስራት እንፈልጋለን፣ ማሳየት እንፈልጋለን፣ ብዙ አቅም መፍጠር እንፈልጋለን። ወደተሻለው ነገር ለመሄድ ወደተሻለው ነገር ሌላውን ዓለም ስናይ ደግሞ እዚህ ያለውን ነገር በአክብር እንይዘዋለን ወይ ደግሞ ልናሻሽለው የምንችልበት መንገድ እንፈጥራለን። እዛ ያለው ማህበረሰብ ደግሞ እንዴት እንደሚቀበለን እንዴት እንደሚያየው ደግሞ ማወቅም እንፈልጋለን። እና አሉ ግን እንቅስቃሴዎች አሉ። ስለዚህ ከስፖንሰሮች ጋራ ግንኙነት ጀምራቸዋል ማለት እንችላለን? አዎ ግንኙነት ጀምርናቸው አሉ ብዙ። ጥሩ ነው። ቀጥል ቀጥል። እቺ ነገሮች ይሆናሉ ይደርሳሉ አይታወቅም። እሱ እንግዲህ በኪነ ጥበብ ዓለም እንደው በኪነ ጥበብ ዓለም ሳይሆን እንደው በህይወት ውስጥ ሁልጊዜ አስቀኝም አሳዛኝም ገጠመኛልና እንደው በመድረክ ላይ ሊሆን ይችላል ከመድረክም ውጪ ሊሆን ይችላል አንተ በብዙ ጊዜ አንዳንዴ በሬዲዮም ተሰማለ በቴሌቪዥን መስኮትም በቅብለት ታያለ በተለያየ ሁኔታ ብቻ ተታወቃለህና ያሳቀምህም ያሳዘንህም አጋጣሚዎች ይኖራሉና አድማጮች ቢሰሙት እንደው ሊያስቀጨውም እንደው ሊያሳዝናቸውም ይችላል ብለህ የምታስበው ገጠመኝህን እስኪ ብታካፍለን። አይ ብዙ ገጠመኝ አለ በጣም ብዙ። ከነዛ ውስጥ እንግዲህ አንዳንዴ በአካል ሰዎች እንደዚህ ያዩኝና ይቆማሉ። ይቆማሉ አይደለም? አዎ ለምሳሌ ገጸ ባህሪውን የሚያውቁ ሰዎች ትንሽ ፊት ይመጣላቸው እና ኖርማል በህይወቴ ውስጥ ያንን ገጸ ባህሪውን አልመስልም እና ሰዎች ቁመው ይከራከራሉ እና እሱ ነው አይደለም ብለው እርስ በርሳቸው ይከራከራሉ እና የሆነ ጊዜ ብራሽ ይዘዋል። አንዱ ነው አንዱ አይደለም በሚል ማለት ነው። እሺ ብራሽ ያዝና መጥተው ብራሽ ይዘናል አንተ አኪማድ ነውና አይደለም አሉ። አይ ስንት ይደርሰኛል አልኳቸው ለኔ ብናገር። እሺ እንደሚሆን እናደርጋለን ብቻ ነህ አይደለም ሲሉ ነኝ አልኳቸው። የተበላው ሰውዬ ምን አለ ባትሆን አተበላኝ። ምክንያቱም እዛ ገጸ ባህሪው ላይ ድክም ያለ ነው። ኖርማል በህይወቴ ደግሞ ያው ወጣት ነኝ እና ደንደን እልባቸዋለሁ አንዳንዴ እንደዚህ አይነት ስሜትም እያመጣሉ። ሌላው ደግሞ አንድ ሽማግሌ እዛ ሰው በልኬ ላይ ዱቄት ውስጥ መገባበት አለ ስራ አሉ። አቤት ራናን አይቼዋለሁ ደስ ይላል ግን የስንት ጊዜ ሆነ ከሰራኸው አሉኝ። አንድ 3-4 አመት ሆኗል ስላቸው ያኔ ኑሮህ ደህና ነበረ አሁን ቢሆን የገባህበት ዱቄት 3 ወር ይበላል። አሁን ተጎሳቆልክባቸው? አሁን ተጎሳቆልክባቸው ሲያዩ አይደለም በኑሮ ትንሽ ከፋለ ለማለት ነው ያኔ ግዴታ ውስጥ ገባ አሁን ቢሆን ግን ያ ግዴታ 3 ወር ይበላል አይነት ነገር ነው ስምታቸው እንደዛ አይነት ስምቶች ይያወጣል የተለያየ ነገር የሚነግሩ አሉ አዎ እኔ አንድ ሰውዬ ደግሞ አዎ አንተ አለኝ አለኝ አልኩ እየሳቀ መጣና ምን ሰደዋንክ ነው አንተን ስራ ቤት በገባሁ ቁጥር አስራ ምናምን ጊዜ ማየው አለኝ ስራ ስለሌለ ይሆናል ስለው ኧረ ትልቅ ድርጅት አለኝ ትልቅ ድርጅት አለኝ አለኝ እና አዝናንቶኛል ማለት ነው ስራውን ወድጄዋለሁ አዝናንቶኛል ማለት ነው እና ደጋግሞ አልተቀለም ልጆች ኮሜዲ እንደጋግሞ ያያሉ ሲመቻቸው እንግዲህ አቀጠለው ይችላል ሌሎች ከተመጀችም ካሉ እንደዚሁ መቀጠል እንቻለን እንደው በመድረክ ላይ እየሰራ የሚያጋጠመ ነገርም ካለ በዚህ አጋጣሚ እንትን ማለት እንችላለን ያው መድረክ ላይ የተለያየ ገጠመኝ ይኖራል መድረክ ላይ ቀልደ ሐሳቡን ነግረው ቆጣ በኋላ ሰው ስቋል ኋላ መጥቶ የኔን ታሪክ ነው እንዴት እንደምትናገረው የሚለኝ ይምሷል እንሰል በመረክ ላይ ቆሜ በማወራው ነገር ማለት ነው ለቋስ ይሆናል ህይወት ሊሆን ይችላል ምናምን እንደዛ ነው እንትኖችን ሳወራ የኔን ህይወት ነው ወይ የምታወራው ይለኝም ሰው አለ እየሳቀ ቆይቶ ማለት ነው አንዳንዱ ደግሞ ጥሩ ነው ስቅ ያለው ግን የበለጠ መሳቅ ፈልጋለሁ የሚል ደግሞ አለ ያው የተሻለ ስራ ብሎ ለማቅረብ ነው አዎ ይችላል ስራ እነዚህ ሰዎች ደግሞ የበለጠ ጥሩዎች ናቸው ጥሩ ያለ ነገር አድርግ በርታ እንደማለት የሚያግዙ ማለት ነው ያው እንግዲህ ብዙ ጊዜ በራሴ ህይወት ላይ ነው የሚጫወተው አዎ እና እኔ ገና ስወለድ እናትና አባቴ አንሶላ ሲጋፈፉ ገና አንሶላው ተቀዶ ነው በኋላ የሽንት ጨርቅ የሆነኝ እሺ ያደጉ ስመጣ ሲወለድ ብዙ በሽታ ያጠቃኝ ነበር ልጅነት ልምሻ ፖሊዮ ክክክክ የንፋን ቆረው ፎረፎር እና ሁሉ እኔ ላይ ተከምሮ የጎረቤት እናቶች እናቴን ምን ይላሉ ይሄ ልጅ ነው የበሽታ እኔ ነው ነበር የሚሉት እሺ ትምህርት የለ ትምህርት ቤት ገብቼም ትምህርቱ አይገባኝም እና ትምህርት ቤት እንደገባሁ ትምህርቱ አልገባኝ ሲል እናቴ ግራ ሲገባት ጫት ውስጥ ደፍታ ከስር ሚጥሚጣ እያጨሰች ተናር አቅና አቅና ስትለኝ ሚጥሚጣው አሁን ሲያ ስብለኝ እሷ ሁናት ሁናት እንዳትረሳ ሁናት እሷ እንዳዘነጋ ይችል እሺ ስል እና ሽጋ ደርሳል እያለች ነበር ያስተማረች ስሙን አልገባና ትምህርት ቤት ገብቼ ትምህርቱ ስላልገባኝ መምህሩ እጄን ይዞ ለእናቴ ይሄ ልጅ ትምህርትም ምክርም አይገባውም በዛ ላይ ግንባሩ ያብለጨልጫል ሰው አይመስለኝም አላት እሺ ምን ማለት ነው አለችው እናቴ ይሄ ልጅ ትምህርትም ምክርም አይገባውም በዛ ላይ ግንባሩ ያብለጨልጫል ሰው አይመስለኝም ታዲያ የኔ ልጅ ምንድነው ስትለው የከበረ ድንጋይ ይመስለኛል እና ሙዚየም ውስጥ ይቀመጥ ነው ማለት ነው ሙዚየም ውስጥ ይቀመጥ ነው መልክቱ አዎ የከበረ ድንጋይ ነው አይነቀነቅም ነው ጭንቅላቱ አይሰራም አላላም ነው እንጂ አንገቱ ጭንቅላቱ በትምህርት አላላም ትምህርት አይቀበልም አይነት ነው ኦኬ እሺ አዎ እና በቅርብ ደግሞ አንዱ ምን አለኝ አንተ ስራ አትሰራም ግን ቀልድ ስራ አይሆንም ለምንድን ነው ስራ የማትሰራው ከልጅነት ጀምሮ ፈለግና ፍላጎት ያጠቃሃል አለ ፈለግና ፍላጎት ያጠቃሃል ምን ማለት ነው የፈለግ ያው የተለያየ ነገር ትፈልጋለህ ግን አታደርገውም እንደማለት ፍላጎትም እንግዲህ ያው ፈለግም እንደዛው ነው ያው ፈለግ ጥሩ አለመብላት ጥሩ ካለመብላት የሚመጣ ነገር ነው እና ስራ ግን ቸልሃለሁ አለኝ ምንድን ነው ስለው ጥሩ ስራ ግን ቸልሃለሁ እና ከብዱን ትወስዳለህ 1-3 ሺህ ብር ያልኩት ደስ አለኝ እኔ። እሺ ስራው ግን የሚሰራው ከአምስት አመት በኋላ ነው አለኝ። እሺ አሁን ቀብዱ ወስጄ ነው ከአምስት አመት በኋላ የምሰራው ስለው አዎ አለኝ። ምንድነው ስራው አልኩት። አባይ ይገደላል አይደለም አለኝ። አዎ አልኩት። አባይ ምንድን ነው የምንለው? አባይ ግንድ ይዞ ይዞራል ነው አይደል የምንለው ሲለኝ፣ አዎ እኔ መልሴ አምስት አመት በኋላ አባይ ሲገደል ግንዱን የት ነው የሚጥለው አለ። ኢትዮጵያ ውስጥ ይሆናል ስለው እሱን ትፈልጣለህ? ጥሩ ስራ ነው የሰጠ። ጥሩ ስራ በጣም አስመርህዋል ማለት ነው። አንዳንዴ ደግሞ ነው አስመርህዋል ማለት ነው። እንግዲህ ስራ ሲፈቅርልኝ ነው እንጂ ኮሜዲ ስራ መስሎ አልታየውም ማለት ነው። በሱ ቤት ሌሎች ሳሉ ልቀጥል? አዎ አዎ አዎ አዎ አዎ አዎ ካሉ ጥሩ አስቂኝና አዝናኝ ናቸው። እንደውም ያሳዝንም ያለህን አዎ ብትቀጥል ደስ ይለኛል። አድማጮችም ይሄንን መስማት ይፈልጋሉ። እኔም በተጨማሪ ማለት ነው። እሺ አንዳንድ የውጭ ያሉ ሰዎች መቼም ያው እኛ ኢትዮጵያውያን እንተያየቃለን፣ በስልክም በደብዳቤም በአካልም እንተያየቃለን። ትክክል። እና አንዳንዴ ያው ውጭ ያሉ ሰዎች አንዱ ደወለ ቤተሰቡ ጋር። እሺ ሄሎ አለ አባታ ነሳና፣ ሄሎ የኔ ልጅ ነው ከአሜሪካ እንደምን ነህ? ደህና ነህ ወይ? ሰላም ነው ወይ? ደህና ነኝ አባዬ፣ ደህና ነኝ። እንዴት ነህ? እንዴት ሰነበትክ? ደህና ነኝ አባዬ። ይቆጥራል ቻው ብሎ ዘጋው ስልኩን። እሺ ያው ጠቃሚ ነገር ሳላወራው ይሄ ይቆጥራል እያለ የሚዘጋው ነገር አለ እና አሁንም በሌላ ቀን መደወሉን አላቆመም። ደወለ ይደውል እናት አነሱ። ሄሎ ሲል ሄሎ የኔ ልጅ ነው ደህና ሰነበት ኮይ? ደህና ነኝ እማዬ ደህና ነኝ። አንቺ ደህና ነሽ? ደህና ነኝ ልጄ ደህና ነኝ። ይኸውልህ ሰሞኑን እማዬ ይቆጥራል ቻው ዘገት። ይህ ልጅ አሜሪካን ወስደው ቆጣሪ ያደረጉት አይደለም ይቆጥራል እያለ ብቻ መዝጋት ነው። አሁንም መደወሉን አላቆመም። ያው እንደ አሁኑ አመት ባል ደርሷል። ለአመት ባል ደወለና ሄሎ ሲል አባትየው አንስተው፣ አንተ ደህና ሰነበትክ? ሁሉም ሰላም ነው፣ ኢትዮጵያ በሙሉ ደህና ናት፣ ከብቱም ሰውም ደህና ነው፣ እናትም ደህና ናት፣ የትም ልጁም ወንድምህም እየተማረው እንዳለ ቤተሰብ ደህና ነው። አባዬ አባዬ ቀስ በል እንጂ ምን ላድርግ ትቸኩልብኛለህ? ምን ላድርግ ስለምቸኩል እኮ ነው እንዲህ ዘርዘር አድርጌ ቶሎ ነግሬ እንዳዘጋው ብዬ ነው። አይ አባዬ አሁን አልቸኩልም፣ ደህና ናቸኩ እንደሆነ ከሆነ ደህና እንግዲህ ሁሉም ሰው ደህና ነው፣ እኛም ደህና ነን። ያው እንግዲህ ያለው አመት ባሉ ነው፣ አንተንም በሰላም ያደርሰ ሲሉ፣ ስም አባዬ። አቤት። ይኸውልህ አሁን ኢትዮጵያ ውስጥ ያለሁ እንዲመስለኝ አመት ባለን እዚህ አሜሪካ በደንብ ማክበር ስላለብኝ አንድ ኪሎ ቡላ ሁለት ኪሎ በርበሬ ሚጥሚጣ ድርቆሽም የተወቀጠ እና በሶ ሲል ይቆጥርልሃል። ቻው ቻው ቻው ይቆጥርልሃል። ሰው የዘራውን ያጭዳል። አየህ፣ ሰው የዘራውን ያጭዳል አልኩኝ። እሳቸውን በተራው መለሱለት። ጥሩ መልስ። ጥሩ ነው፣ ጥሩ ነው። እንደው ቅድም አንድ ነገር ልነግርህ ልጠይቅህ ፈልጌ ነበረ። ምናልባት ጠይቄ እንደሆነ እርግጠኛ አይደለሁም፣ ግን ብዙ ጊዜ የምትጫወታቸው በገጸ ባህሪያት ወይ አባትነት ወይ ታላቅ ወንድምነት እንደው አባወራነት እንደዚህ አይነት ባህሪዎች ነው የምትጫወተው። የመካከለኛ እድሜ ወይ ደግሞ እንደው የአባትነት እድሜ የሆነ ነው። ምንድን ነው እንደው እንትን አለህ ምክንያት አለህ ያንን የምትጫወትበት ከምን አንጻር ነው? ወደው ነው ብዬ ነው ወድጀው ነው። ሁለተኛ የገጸ ባህሪ ያማክልልኛል። አንዳንድ ሰው እንግዲህ የገጸ ባህሪን እብድ አድርጎ ሊጫወት ይችላል። እብዱ ነፃነት ስላለው ብዙ ነፃነቶችን ሊያነሳለት ይችላል። አንዳንዱ ደግሞ ወጣቱ ነው፣ በወጣቶች ውስጥ ያለውን ነገር ሊያነሳለት ይችላል። እኔ ደግሞ በእድሜ ትንሽ ሸምገል ያለ ሰው ነው። ይሄ ሰው ያለፈበትንም ዘመን አሁን ያለውንም የማየት እድሉ አማካኝ ነው። ነገሮችን ያይልኛል። ያለፈውን ሲያወራው በትንስታ ውስጥ ኮሜዲ አለ። ያሁንን ሲያወራው ደግሞ አንዳንዴ ካለው ነገር ጋር የማይስማማ ከሆነ እንኳን ኮሜዲ ነገር ይፈጥራል። ለምሳሌ ሰው በእንግሊዘኛ ያወራው እሱ በአማርኛ ሊነፈልፍ ይችላል፣ ወደ እንግሊዘኛ ሊቀላቀል ይችላል። እኔ አንድ ጓደኛ ያላት እንደዚህ ትራዚ መስጠት እንግሊዘኛ ይችላሉ። እንግዲህ ተማሩ መባል የሚወዱ አይነት ሰዎች ናቸው፣ ግን እንግሊዘኛ አይችሉም። ከሚሳቸው ጋር ተሳልፈው በእንግሊዘኛ ይሳደባሉ። እንግሊዘኛውን ከየት እንደሚያመጡት ግን አይታወቅም። እንግሊዘኛው ምን ይላል መሰለ፣ ከሚስታቸው ጋር ሲጨቃጨቁ አጀክቲቭ ነሽ አንቺ ይላሉ። ና እኔ አይነካከኝም ትላለች ሚስት። አሁን ሰውየው መማሩን ይታወቅ፣ መማሩን በሚስቱ ላይ ነው የሚያራምደው። ለሌላው ሰው ግን ይሄ ትምህርት አይደለም። እንደዚህ አይነት ገጸ ባህሪዎች አሉ፣ አሁን በህይወት ያሉ በዚህ በያዝኩት ገጸ ባህሪ ውስጥ የሚኖሩ እና ያንን ስሜት የሚገልጽልኝ ያኛው ሰው ነው። አሀ፣ ሰፊ የሆነ መድረክ ይሰጣሃል ማለት ነው። ሌላ አነጋገር ሰፊ እድል ይፈጥርልሃል፣ ወይ ደግሞ እብድ ሆነ መጫወት አለብህ እንደፈለግ መናገር እንድትችል። እብድ መሆን ካልቻልክ ይሄኛው መናገር እብድ ነህ። ሲሰክር የራሱ ነፃነት አለው፣ ወይ ሰካርም ሆነ ሲገባ የራሱ ነፃነት አለው። ልክ ነው። ትንሽ እድሜያቸው እድሜውን ስለሄደ በቤት ውስጥ ከፍተኛ ስልጣን አለው። ውጭም ወጥቶ ተሰሚ ለመሆን የሚጥር አይነት ይሆንልኛል። ብዙ ነገሮችን ነው ልናገር የምችልበት። ከዛ አንጻር ያ ገጸ ባህሪ ደፊኒያ ጥሩ ምርጫ ነው። ሁሉም አሉ፣ ብዙዎችን ብዙዎችን ይጫወታሉ። እንደ ወደ ጥያቄያችን መጨረሻ እየቀረብን ያለ ነው፣ ግን እስኪ ወደ ግል ህይወት ልሂድና ምትኩ አግብተሃል? ባለትዳር ነህ? ልጆች አሉ ወይስ ወንደላጤ ነህ? እንዴት ነው? እስኪ ምናልባት አድናቂዎች ይህን ማወቅ ይፈልጋሉ ብዬ ነው። አንዲት ልጅ ላገባ ጠየቅኩና ታገባሽ አስባለሁ ስላት፣ እኔን ሳታገባ ቀድመህ እቁብ ግባ፣ ከቻልክ አክሲዮን ግባ፣ ከሁሉም በጊዜ ቤት ግባ አለችኝ። ገና በጊዜ ለመግባት እየተለማመድኩ ነው። ወንደላጤ ነኝ እስካሁን ማለት ነው። እሺ እሺ። እንደው ላናቂዎች ምናልባት እስካሁን ደስ ከተወያየንባቸው ውስጥ ያላነሳናቸው ነጥቦች ይኖራሉ ብዬ ስላሰብኩ ነው። እና ምንድን ነው እንደው ልታስተላልፍላቸው የምትፈልገው መልእክት አለ ወይ? አንተ ለሚወዱህ ለሚያፈቅሩህ የኪነ ጥበብ አፍቃሪዎች ምንድን ነው የምትላቸው? እቴ ምትኬ ፈንቱ ማለት ምን አይነት ሰው ነው? እንዴት አይነት ሰው ነው? አንዳንድ ጊዜ አሁን እኔ በግሌ አሁን ምትኬ ፈንቱ ሲባል እንደው አንዳዛውን ታርጌ ነው ባይ። ለምን ሁልጊዜ ምትጫወታቸው ገጸ ባህሪያት ናቸው። እንደው በግላ መንገድ ላይ ቢያዩ ምን አይነት ሰው ነህ? ከዛ እንደው ከዛ ተነስተህ ብትሄድና ለአጠቃላይ ስለ ራስህ ነግራቸው። እሺ። አጠር ያለውን ትንሽ እና ደንደን ያለውን ይሄ ትንሽ በቀን እያለ ነው። አሁን በቅርብ ነው እሱን የሚያየሁት መስታወት ሳይ ትንሽ ገዛ እያለ ነው። የት እንደሚደርስ ግራ ገብቶኛል። ፊቴ ብዛት አለው። አንዳንድ ሰዎች ዝም ብለን ስናይ ፊትን ስናየው የከሳራ ቁጥጣ ልጅ አንገትን አቅፎ እየቀመለ ይመስላል ይልኛል። ያን ያክል ሽማግሌው ነው ልመስል ይችላሉ። ያ ድራማ የሰራው ነው እንጂ ሽማግሌው አይደለም የሚባለው። እኔ ወጣት ነኝ። ትልቅ እድሜን እናቴ የማታውቀውም እድሜ ስንት ነው ስላት፣ የሆነ ጭርምትምት ያለ ብረት ድስት አሳይታኝ፣ አንተ በተወለድክ በነጋታው የተገዛ ብላ ብረት ድስት አሳይታኛለች እንጂ እድሜን አታውቀውም። እና ወጣት ነኝ። ለማንኛውም ወጣት ነኝ። አጠር ያልኩ ነኝ። አጠር ያልኩበት ምክንያት ፎረፎር ነው የጨረሰኝ። በተረፈ ብዙውን ጊዜ ዝም እላለሁኝ፣ ብቻ ቁጭ እላለሁ። በሰዎች መካከል ምን ዝም ልል እችላለሁ። እንደዚህ አይነት ነገር የግል ባህሪ ሰዎች ጋር ብዙ ከሰዎች ጋር ብዙ ሰዎች መቅረብ እችላለሁ። ብዙ ሰዎች እናፈራለሁ። ብዙ ሰዎች ይቀርቡኛል። ዝም ማለት በምፈልግበት ሰዓት ዝም ነው ምለው። ራሴን ማዳመጥ ሰዎችን ማዳመጥ እወዳለሁ። ማንም ሰው በቀላሉ ይቀርበኛል፣ በቀላሉ ያወራኛል፣ በቀላሉ ሀሳቡን ይገልጽልኛል። በቀላሉ የሚወደውን የሚጠላውን የሚያስተካክለውን በቀላሉ ይነግረኛል። ምክንያቱም እኔ ኮሜዲያን ነኝ፣ ለሌሎች ሰዎች ከባድ አይደለሁም። አስቀርበኝ ክብድ ብዬ የምታኝ ሲምፕል፣ በቃ በቀላሉ ሀሳቡን እኔ ጋር ቀርቦ ሀሳቡን መግለጽ ይችላል። በስልክም በምንም ነገሮችን አክራ አታያቸውም። ለዛ ይሆናል አለ ኮሜዲ እንደዛ ነው ቀላል ህይወት ነው ቀላል ያለ ነገር ነው ሰዎች ለከብድ የሚችሉት ነገር ማቀለል ነው አቀለሉ ማሳየት ነው ኮሜዲ እንደዛ ነው ከጠንካራው ነገር ውስጥ ነው ኮሜዲ ያለው ከከባድ ሀዘን ውስጥ ኮሜዲ አለ ኮሜዲ ያቀለዋል ወይ ነገሮችን ያቀለላል ጥሩ ነጥብ ነው ጥሩ ነጥብ ነው ያብኒ ጥሩ ነጥብ ነው አልኩኝ አሁን ያልካት ነገር ከከባድ ፍጭት ውስጥ ቀላል ነገር ማውጣት ማለት ነው ኮሜዲ እና ማዝናናት ያወጣ ነገር ማዝናናት አዎ በቃ ከከባዱ ነገር ውስጥ ቀላል ያለው ማሳየት ቀላል ማድረግ ህይወት ማቅለል የኮሜዲያንን እንትን እንደዛ ነው ምስሉን ስነጽፋው ስነጽፉም ስዕሉን ምንም ነገሮችን ማቅለል ኮሜዲ ደግሞ የበለጠ ይገባል ሰው ጋር የበለጠ ሰዎች ጋር ቶሎ ፈጥኖ ይገባል ለዛ ነው ሰዎች መጣው ለልባቸው ያወራዋል ለልባቸው ያቀፈዋል ልባቸው ሐሳባቸውን ይነግሯል እንደዚህ አይነት ነገር አለ ብለው የኮሜዲ ይዘት ያለው ነገር ይነግሯል ታሪካቸውን ይነግሯል ለሌላው ሊነግሩት የማይችሉትን ኮሜዲ ቀላል ስለሆነ ታክሲ ውስጥ መንገድ ላይ ያጫውተዋል ያጫውተን ይሏል ሐሳብ ነገርን ይሏል በቀላሉ በምታነሳው ነገር ይዝናናሉ የምትነግራቸውን ነገር ይዘውት ይሄዳሉ እንደዚህ ብለህ እንደዚህ አድርገን ይህን ነገር ስለነገርከን እንወዳለን እናመሰግናለን ስለተዝናናን በእናንተ ስራ እንደዚህ ስለሆን በጣም ደስ ብሎናል ልጆቼ ጥሩ መንገድ ይዘዋል ከውጭም ያሉ ሰዎች ልጆቻችን የሀገራችንን ድራማ እያዩ ነው እና ደስ ብሎኛል ቋንቋ በመቻላቸው እናንተን ነገር በመከተላቸው እናንተ የእናንተን ስራ በማየታቸው ደስ ብሎኛል የሚሉን ሰዎች አሉ ጥሩ ነው ጥሩ ነው እንደው በመጨረሻ ላይ አሁን አንድ ነገር ትዝ አለኝና ብዙ ጊዜ ኮሜዲ ላይ ስትሰራ እኔም በግሌ ከማያቸው ማለት ነው ከአርቲስት ፍልፍሉ ጋር በረከት በቀለ ነው አለ ማና ስሙ ከሱ ጋር ጥሩ ኪነጥበባዊ ኬሚስትሪ ያላችሁ አንተ እና ሳት ተጋራለህ አሁን ለምሳሌ ሐኪም አድነው ላይ ጥሩ ነው የተጫወታችሁ ስለታችሁ ሌላም አንድ ጊዜ ከሱ ጋራ አው የዶሮ ሌባ ሆኖ አንተ ደግሞ የዶሮ ባለቤት ሆነ የተጫወታችኋሉና እንዴት ነው የከነጥበብ እንትናችሁ ኮሜዲ ተቀባበላላችሁ ኮሜዲ እንትናለኝ አው መናበብ የሚባለው መናበብ አው አው መናበብ የሚባለው ከሱ ጋር ይበለጠ በጣም በጣም እናደጋለሁ አሁን ብዙ መድረኮችን ማብረን እየሰራው ከሱ ጋር ነው ከሌሎችም ጋር እናደጋለሁ ግን ተቃጣች ይበልጣል ይበለጠ ከአንተ ጋር አሳቤን ልክል የምትችለው ነገር ተረድቶ እሱም ሌላ ነገር የሚልህ መናበብ ሲኖር ነው እና ከበረከት ከፍንሹ ጋር እንናበባለን በጣም እንናበባለን ሌላው የሚችለውን ነገር ይገምትና በዛ ላይ ክሬት ያደርጋል ይፈጥራል ሀሳብ ስነግረው ያንን ሀሳብ ያሰፋልኛል እሱም ድፍን ያለ ሀሳብ ሲመጣበት ያንን ሀሳብ የሚዘረዝርለት እኔ እና ዝም ብለን ግባ ግባ ግባ ብለን መድረክ ላይ ተገፋፍተን ዝም ብለን ገብተን ቁመን ማአት ነገሮችን ልናወራ እንችላለን እንናበባለን ግን የሚችለው ነገር ላይ እየጨመረበት የሚለው ነገር ላይ እያመጣው እንናበባለን ግን አብዛኛው የኮሜዲ ስሜት እንዴት ነው ኮሜዲያኑ ፈጣን አምሮ ነገሮችን በፍጥነት መረዳትና ሀሳብ ማቀበል ስለሆነ ሁሉም ግን ከሁሉም ከአብዛኛው ጋር ይስማማል አርቲስትና ኮሜዲያን እንዲሁም አዘጋጅ ምትኩ ፈንቴ ስለነበረን ቃለ ምልልስ በኢትዮጵያ ዚ ሳምንት ወይንም ኢትዮጵያን ዚስ ዊክ ድረገጽ አንባቢያንና አድማጮች ከፍተኛ የሆነ ምስጋና እያቀረብኩ መጪው ጊዜ የሰላም የደስታ የጤናና ብዙ ስራዎችን በመድረክም ይሁን በመቅረጸ ድምጽ ወይም በመቅረጸ መስኮት በቴሌቪዥን በተለያዩ መስኮች የምናይበት እንዲሆን እየተመኘሁኝ በድጋሚ በኢትዮጵያን ዚስ ዊክ .com ኢትዮጵያን በዚህ ሳምንት ድረገጽም ምስጋናዬን አቀርባለሁ መልካሙን እመኛለሁኝ ጂግ በጣም አመሰግናለሁ የአድናቂዎቼንም መላውን ኢትዮጵያ ህዝብ መልካም አመት ባለላለሁኝ ወዳችኋለሁ በጣም እግዚአብሔር ይስጥልኝ እኔም ስላደረጋችሁልኝ ነገር ከሌላው ህዝብ ጋር በሌላ ዓለም ካለው ህዝብ ጋር ስላገናኛችሁ እጅግ በጣም አመሰግናለሁ እግዚአብሔር ከኛ ጋር ይሁን እግዚአብሔር ይስጥልኝ አሜን አሜን እሺ ሰላም መናካት በሉኝ ማሊነካይ ደርሶ ከንዴ ጎራዴውን ወርዶም አይረታ በላይን ያለ ሰው ከታ ተቃይፈታ እንግዲያም አንደፍሮኝ ሞክረኝና የስመጥሩ ሰው የበላይ ነኝና ልቤ ፍቅር ሠራ አባይ ወዲያ ማዶ የበላይ የንዘ ወጫሚዋን ወዶ አቴ ልክ እንደ ጀግና ሰው ምንኛ በረታው ሆይ ሆይ ሆይ ሆይ ምንኛ በረታው ምንኛ በረታው ጎጃም ተሻግሬ ጎበዞኜ መጣው ሆይ ሆይ ሆይ ሆይ ጀግና ሆኜ መጣው አንቺ ልጄ መጣው እንግዲያው ያውልሽ ውሰጅኝ ማርኪና ሆይ ሆይ ሆይ ሆይ ውሰጅኝ ማርኪና ውሰጅኝ ማርኪና እንደ ፈለግሽ አርጊኝ በላይ ነሽና ሆይ ሆይ ሆይ ሆይ የበላይ ነሽና የበላይ ነሽና ደሜዋድ ማሜዋድ ደሜዋድ ማሜዋድ አንቺ ጎጃም ጥንክሽ እንዴነሽ ማሬዋ ጋምዬ ነይ ጋምዬ ጋምዬ ነይ ጋምዬ ደፋራ አርጌው ልቤን እንደ በላይዬ ጋምዬ ጋሜዋ ማይ ደምዬ ደሜዋ ቢወለድ ጀግና ሰው የሚያስጠራ በድል የበላይን ጸባይ ይዘዋል ሰዎቹም ለፍቅር ነው እንጂ ለጸባይ ማጩም በሉኝ ማሊ ለካይን ደርሶ ክንዴ ጎራዴውን ጀበርናውን ወርሶ ሰንዝሮም አይመለስ ወርዶም አይረታ በላይን ያለ ሰው ከታ ተቃይፈታ እንግዲያውም አንደፍሮኝ ሞክረኝና የስመጥሩ ሰው የበላይ ነኝና ልቤ ፍቅር ሠራ ያማዶ የበላይ የንዘ ወጫሚዋን ወዶ ዙሪያ ዳር ድንበሩን አፈሩን ኩሩበት ሆይ ሆይ ሆይ ሆይ አገሮ ኮሮበት መንገድ ማሩበት እነ በላይ ናቸው የተወለዱ ሆይ ሆይ ሆይ ሆይ የተባለው ከእንግዲህ ጎጃም ላይ ምን ተሰራ ትበሉ ሆይ ሆይ ሆይ ሆይ ምን ተሰራ ትበሉ ምን ተሰራ ትበሉ ታሪክ ጠይቃችሁ በላይ በላይ በሉ ሆይ ሆይ ሆይ ሆይ ጀግናው በላይ በሉ ጎበዝ ወዳጅ ደሜዋድ ማሜዋ ደሜዋድ ማሜዋ አንቺ ጎጃም ጥንክሽ እንዴነሽ ማሬዋ ጋምዬ የኔ ጋምዬ ጋምዬ ነይ ጋምዬ ደፋራ አርጌው ልቤን እንደ በላይ ጋምዬ ጋሜዋ ጋምዬ ጋሜዋ ሃይማኖት ተጽኑ ልበል ኩሩ ነሽ ፍቅርና ተድላ እንኮ ጃሚዎች ልዩ ታማላቸው የንጎች እንጀራ ማርያ በላቸው አቤት ምንጭ